والصلاة والسلام على أشرف وسلم أجمع. السلام عليكم ورحمة الله وبركاته. أهنا من دزاونو أهنا الصا يا جماعة. ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم كمثل جنة بربوة أصابها وابل فآتت أكلها ضعفين فإن لم يصبها وابل فطل والله بمنة من نخيل وأعناب تجري من تحتها الأنهار له فيها من كل الثمرات وأصابه الكبر وله ذرية ضعفاء فأصابها إعصار فيه نار فاحترقت كذلك يبين الله لكم الآيات لعلكم تتفكرون. يا أيها الذين آمنوا أنفقوا من طيبات ما كسبتم ومما أخرجنا لكم من الأرض ولا تتيمموا الخبيث منه تنفقون ولستم بآخذيه إلا أن تغمدوا فيه واعلموا أن الله غني حميد. الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم. حكمته يشاء ومن يؤت الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب. صدق الله العظيم. مايك فريد. بارك الله فيك وصدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين. بتام كونجو دمس بتام كونجو قرارنو الحمد لله كم نبياتنا صلى الله عليه وسلم اندالوثنو زينوا القرآن بأصواتكم وقرآن كونجونو وبتالو جن وبت شمر اللث يالو نبياتنا صلى الله عليه وسلم ይህ ማለት ነው እንላለን. እሺ እሺ ወደ ተፍሲር ነሂድና የዛሬ ተፍሲራችን ካንድ ሳምንት በፊት የጀመረ ነው. ካንድ ሳምንት በፊት አላህ Subhanahu Wa Ta'ala ሱረት አልበቀራ በደንብ ከተከታተላችሁት ያኽዋ መጀመሪያ ስለ ሙእሚኖች ተናገረ. አሊፍ ላም ሚም ዛሊካ አልኪታቡ ላ ረይበ ፊሂ ሁደል ብሎ ስለ ሙእሚኖች ተናገረ. ከዛ በኋላ ስለ ሙሽሪኮች ተናገረ. ከዛ ቀጥሎ 100 አያ ሳያቋርጥ ስለ ይሁዶች ተናገረ. 100 አያ ሳያቋርጥ አላህ Subhanahu Wa Ta'ala ስለ ይሁዶችና ስለ በኒ እስራኤል ተናገረ. ከዛ በኋላ ስለ ሰላት ተናገረ. አላህ Subhanahu Wa Ta'ala ስለ ዘካት ተናገረ. ስለ ሐጅ አመጣ. ስለ ባልና ሚስት ተናገረ. ስለ ጠላቅ ተናገረ. ስለ ሐይድ ወኒፋስና የወር አበባ ብዙ ተናገረ አላህ Subhanahu Wa Ta'ala. ከዛ ቀጥሎ እንደገና ስለ ረመዳን ተናገረ Subhanahu Wa Ta'ala. ስለ ብዙ ነገራት ተናገረና ቀጥሎ እንደገና ስለ አሁን ስለ ገንዘብ ሰደቃና ዘካትና የምታደርገው የገንዘብ መዋጮ እንደዚህ አሁን ጀምሯል. እስከ መጨረሻ ሱረት አልበቀራ አሁን ቀርበናል. እንግዲህ ሱንት ነው 56 አያ ነው የቀረው. አሁን ያዝነው አያ እስከ መጨረሻው አያ እስከ መጨረሻው ሱረት አልበቀራ ስለ ገንዘብ የሚያወራው የሚነግረን አላህ Subhanahu Wa Ta'ala በዚህ አያት ነች. መጨረሻ እንግዲህ በዱዓ ሱረት አልበቀራ በዱዓ ነው የሚጨረሰው. አመነ الرسول بما انزل اليه من ربي والمؤمنين ብሎ በዱዓ ይጨረሳል. ስለዚህ አሁን የዛሬ ትምርታችን ምን ይላል? ومثل الله سبحانه وتعالى مثال يودال بالقران نبياتنا ብዙ مثال ያላቸው. እኔ ደሞ والله እንደ مثال የምወደው ነገር የለኝም. ምክንያቱም አንድ ሰው ለሁለት ሰዓት የሚናገረው በትሩ በሌክቸር የሚናገረው በአንድ ምሳሌ ሊዘጋው ይችላል። نعم والله يقول ومثل الذين ينفقون اموالهم ابتغاء مرضات الله وتثبيتا من انفسهم كمثل جنه وهذه الجنه بربوه أصابها وابل فأتت أكلها ضعفين فإن لم يصبها وابل فطل والله بما تعملون بصير يجي نزي ازي هالوك قالات اونتينو لما جمر اغزينو متسمواچو قالاتوچو يقول سبحانه وتعالى ومثل الذين ينفقون اموالهم ابتغاء مرضات الله نزي سوچ الله اندي ودلن لا الله بتشا بلو غنزباچو اوطوتو ለሰደቃ ለዘካት ለተህፊዝ አልቁርአን ለካሴቶችና ለእንትኑ يعني ቡሃሚ ቆፍርበት ለበጎ አድራጎት የሚያደርጉት ሰዎች እና አላህ እንዲወድልን ብቻ እዚ ላይ እርገጡልኝ ወንድሞችና እህቶች አላህ እንዲወድልን ብለው ሌላ ምንም አይነት ጭማሪ የሌለው ከሆነ አለ ወተስቢተን ሚን አንፉሲሂም ايش معنى ተስቢተ ሚን አንፉሲሂም يعني توطينا لانفسهم اي توطينا لانفسهم على حفظ هذه الطاعه يهن يميادرغوت انداي بلاشباتشو بتام يمتنققو سوشاتشو انديت يبلاشال انديت لمثالي اني لذي صدقه ستالهو لاكسه غنزب ستاتالهو لاغوتي غنزب ستوالهو لمسجد سيسرى دمو اذا دمو اجي ياسغبالهو قران تحفيز سيلو دمو غنزب ستاتالهو وهاي قفرار سيلو غنزب ستاتالهو يتيموش يالو زي مسكينوش غنزب ستاتالهو اري سومال حزبكو براب تچرسوال غنزب ستاتالهو يهولو يمسطو نغر لكن تثبيتا من انفسهم ايش معنى تثبيتا من انفسهم يعني عند نغر بمحكل جبتو انداي بلاشباتشو يمياسبو سوتش እዚህ ላይ በደንብ አርጋችሁ አተኩራችሁ እዩት። ያኒ ምንድነው እሱ የሚያበላሸው አሁን ሲነገር የቆየው ምንድናቸው እነዛ ሶስት ነቀርሳ የሆኑ በሽታዎች እነዛ እንዳይቀርቡት ከዛ እየራቀ ነው ሰደቃ የሚሰጠው ይገባችኋል አባባሌ ያኒ ዘካትና ሰደቃና እንትን ሲሰጥ ከነዛ ሶስት ነቀርሳና ከነዛ ቫይረስ የተባሉ ከነዛ ኤድስ የተባሉ ከነዛ ሰው የሚገድሉ በሽታዎች ከዛ እየራቀ ነው ምንድናቸው እነሱ አርያ ይሉኝ ስሙልኝ አልመን ወልአዛ አላህ ተከሳቸው ያን በክሰኞና ሰኞ የተማርናቸው አልመን ወልአዛ አልመን ወልአዛ يعني አንድ ሰው 500 ሰጥቶ 500 ጥፍ የሚያስከትል ከሆነ هذا يسمى المن والاذى كذه يراق معناته نو اذا ومثل الذين ينفقون اموالهم ابتغاء مجمرع ابتغاء مرضات الله الله اللي ودلن بلو ثانيا تثبيتا من انفسهم تثبيتا من انفسهم يعني سونتاتهم قد ارغو بصنات لمن قد يارغالو يعني بشتا اندايغبا مندنو بشتا يولين سمولين عند اذى ማሰቃየት ለሰጠው ማሰቃየትና መፈኮርና ክብሪያ ማድረግ እነዚህ እንዳይገቡበት የሚጠብቁ ማለት ነው። ነገ ማክሰኞ ነው መጀመሪያ ጥያቄም ጠይቀው ይጥያቄ ነው ልብ በሉ እንግዲህ መጀመሪያ ጥያቄም የምጠይቀው ወተስቢተ ሚን አንፉሲሂም ኢላል طيب هذا معناها ترك ما يفسدها ይህችን ሰደቃ የሚያፈርሳት ነገር እንዳይገባባት ቫይረስ እንዳይገባባት እየጠበቀ ነው ከመثل ጀነቲን ይሰውየው እኮ ኢላል አላህ Subhanahu Ta'ala እንደዚህ አይነት ሰደቃ የሚሰጠው በዚህ አይነት አቋም ምክንያት የሚሰጠው በዚህ አይነት ስልት ሰደቃ የሚሰጠው የሱ ምሳሌ እኮ እንደዚህ ነው ብሎ ምሳሌ ይጠቅሳል ምንድነው ጌታዬ يقول كمثل ጀነቲን يعني كمثل جنة بربوة جنة بربوة عند عند جنة جنة مالت هي اخيرا جنة مالت هذا لمزي لاي جنة مالت زيت تك تك على اكانا فرافري اتكلت منا من يلبت عند يا اتكلتنا يفارمين بوتانو እና እንደዚህ ጥቅጥቅ ያለች አካ ያለውና በየአይነቱ ፍራፍሬ በየአይነቱ ስንዴ ገብስ ምናምን በየአይነቱ ፍሩት ምናምን ያለበት ቦታ ልክ እንደዚህ ነው አለ يعني مكان مرتفع ربوة مالت كف ياله بمريتو لا كف ياله بوتا ربوة يبلال طيب يهن يهن يهن اتكلت ياللبت بوتا ويم دمو يرشا بوتا الله مثال سيست كف بالا بوتا نو يلال لمن كف يال بوتا هونال مكنياتوم زنابو سيورد مجمر يا ميا غنيو يكف يال بوتا نو ከዛ በኋላ እሱ ራሱ መሬቱ ጠጥቶ ጠግቦ ወደ ላይ ያፈሰዋል መሬቱ ወደ ላይ ያፈሰዋል ለምሳሌ ጉድጓዳማ እንደዚህ ከሆነ ግን ውሃው እዛ ተጨማልቆ ብዙ አትክልት ነው የሚያበላሽ ላ አላህ የመረጠው ከፍ ያለ ቦታ እዛ የተዘራ እህልና እዛ የበቀለ ፍሩትና ቬጂቴብልስ እንዴት ጣም ይኖራው ይችላል ይላል يقول ይሄ እንደዚህ አይነት የመሰለ መሬት ይላል አላህ ሱብሃነሁ ወተዓላ ضعفين يعني بأمت هلك هلت جزين ميا ميا بقلو ويم دمو يميا فراو فري اتفن ميا وطاو يا اخوانا ابراهيم سراج ادلم ينغغر ولا مي ابو عثيمن ادلم الله مريت يفطري الله اتكلت يفطري انديت ارغو اندميا بقلو يميا قيتا اسو نو مينناغرو يالو ومثل الذين ينفقون اموالهم ابتغاء مرضات الله وتثبيتا من انفسهم كمثل جنه بربوه جنه يا اتكلت بوتا معناتنو بربوه كف بالي بوتا يال معناتنو اصابها وابل ይውላችሁ እንግዲህ ያቺ የርሻ ቦታ ከፍ ባለ ቦታ ነው ያለችው ከዛ በኋላ መጠር በጣም ኃይለኛ ሆነው መጠር መጣና አጠጣት ማለት ነው فاتت اكلها ضعفين ሁለት ጊዜ ነው የምታበቅለው ይቺ መሬት ወይም ደግሞ አንድ ጊዜ ካበቀለች ከሌሎቹ መሬቶች እጥፍ አርጋ ነው የምታበቅለው ይላል فإن لم يصبها وابل وابل ማለት ከባድ ዝናብ ማለት ነው وابل ገብታችኋል እስቲ ቢላህ አለይኩም አሁን እየሰማችሁ ናችሁ ነገ መጥቼ ዋብል ምንድነው ብላችሁ ዝም ብትሉ አያበሽቅም ወንድሞች ወነቴ ነው እውነት ተናገሩ አሁን ዋብል ማለት አልኳችሁ ያኒ ከባድ ዝናብ ማለት ነው በየተናገር ያለው ይወላችሁ 3 4 ጊዜ ነው የምጠቅሰው አሁን ነገ መጣናው ያኒ ከ24 አወርስ በኋላ መጣና ወንድሞች ዋብል ምን ማለት ነው ስላችሁ ዝም ስትሉ አስወቀሳቸው ወይ ያስወቀሳል እንጂ طيب ማን ነው የሚወቀሰው የማይጽፍ ሰው ነገ ዋብል ምንድነው ዋብል ምን ዝም ትላላችሁ ይህ ክሳራ ነው والله اذا يقول سبحانه وتعالى فإن لم يصبها وابل ይህች መሬት አቀማመጧ በጣም ቆንጆ ቦታ ስለሆነ ይላል الله ከባድ ዝናብ ከዘነበ እንዴት የመሰለ አትክልት ነው የምታወጣ ይላል فإن لم يصبها وابل كبار متر كالودكس فطل طل مالت كفا مالت نو بتقرنيا كفا يبلال بمرنيا يبلال كفا يا اخوه تنش متر مالت نو تنش يعني زناب كبار زناب سايون الله ادلم ايوه كافيا يبلال كافيا يبلال بتقرنيا كفا نلوالن اشي كفا سلازي ييتش مريت اقمامطوا قنجو سلهوني يعني كباد ዝናብ ቢመጣ ሁለት ጊዜ ነው የምታበቅለው ያኒ ካልሆነ ደግሞ ከፋ ከመጣ ደግሞ ትንሽ ዝናብ ከመጣም ታበቅላለች ይላል ትንሽ እንትን እና ዋናው ነገሩ አላህ የሚያመግሰው ለማን ነው ታቃላችሁ ለዝናብ አይደለም ያቺ መሬት ከፍ ባለ ቦታ የቦታዋን አቀማመጥ እያመገሰ ነው ሱብሃነ ወተዓላ ስለዚህ ያ ሰውየው አላህ እንዲወድልኝ አላህ ሱብሃነ ወተዓላ ለአላህ ብቻ ብዬ ነው ሰደቃ የሚሰጠው የሚል ሰው እና ይሉኝ ስሙልኝ የሌለው አዚያ የሌለው መሳደብ የሌለው በዚህ አይነት ካወጣ እንደዚህ መሬት ነው ሰውየው ሁለት ጊዜ የሚያበቅለውና በጣም ጥሩ የሆነው አትክልት የሚያወጣ እንደዚህ ነው ይላል አላህ ሱብሃነሁ ወተዓላ ምን ማለት ነው ይህ ሰውየው እንደዚህ አይነት ሰደቃ የተሰጠ 700 7000 7 ሚሊዮን እጥፍ አላህ ይሰጣዋል ማለት ነው ሱብሃንአላህ አልዓዚም ወናው ነገር የመሬቱ ጉዳይ ነው እንጂ የዝናቡ አይደለም ዝናብማ ከባድ ዝናብ ቢመጣ ጥቂት ቢመጣ ታበቅላለች አይደለም እንዴ አንዳንድ ጊዜ ወንዶች ምን እንላለን ለምሳሌ እንበልስቲ ለምሳሌ ዙበር ጥሩ የቅርጽውነት አለው አይደለም እሺ አቡ አንስ مثلا مطفو እንትን የሰውነት ቅርጽ አለው እንበል طيب ከወንድ ከሴቶች ደግሞ እንውሰድ ኡሙ ሲሃም ጥሩ የሰውነት ቅርጽ አላት አመቱላህ መጥፎ እንትን አላት እንትኑ ለምሳሌ አመቱላህ ክብልብል ያለች ከባብ ነች እንደዚህ በጣም ቦርጫም ነች ልቅ እንደዚህ ሰፊ እንትን አላት አመት ኡሙ ሲሃም ግን ቀጭነች በጣም የተለያየ ቅርጽውነት አላት አቡ አንስ ደግሞ ልክ እንደዚህ ድብልብል ያለ እንትን ነው ዙበይር ግን በጣም ቀጭን ነው አሁን አንድ አይነት ልብስ ብናመጣ ለሁሉም ያምርባቸዋል ላ نعم لنزا سونتاچو قرص سونتاچو يتارمه كشا انكون كشا زبالازي يا هي غربا امطته بتالبساچو يامرباچوال لمن مكنياتم قرص سونتاچو بتام يتوددنا وبت يالو سلهونه نو ለዛ የተደብልብል ያለ ሰው ወይም በጣም ረጅም ሆነ ወይም ደግሞ በጣም ወፍራም ሆነ ደግሞ حرير حرير ለአንድ ሜትር 1000 ሪያል ገዝተ ብታመጣ አያምርበትም ለምን ያው መስቀያው ነው መስቀያው ልብስ የሚሰቀልበት እሱ ስላላማረ ነው እንደዚህ አይደለም የምንለው ሁላችን እሺ አላህ ደግሞ አሁን የሚያመጉሰው ምንድነው የመሬቱ አቀማመጥ እንደዚህ ከሆነ ዝናብ ቢመጣም ከፋ ቢመጣም ያኔ ምንም ቢመጣም መሬቱ ሁሉ ጊዜ ፍሬ ይሰጣል ነው የሚለው አላህ Subhanahu Wa Ta'ala ማን ነው እሱ ሰደቃ ሲሰጥና ያአላህ መሆኑን ገንዘቡ አውቆ ለአላህ ብቻ ይሰጠ ከዚህ በላይ እንግዲህ والله ለተነተን አልችልም እንግዲህ ያኔ አሁን ነገ ይሄን ጥያቄ ስጠይቅ እንደዚህ አንጎ አርጎ የሚመልስልኝ አላህ ይርሐሙ والله ይሄን ወነቴ ግንባሩ እኔ ፍቴ ቢኖር ግንባሩ ስመዋለሁ والله አሁን በገለጽኩት አርጎ ቁጭ አርጎ የሚገልጸው ከናንተ ካለ እንደው እኔ በአማርኛ ተናገርኩ ነው እናንተ ደግሞ ያባታችሁ የእናታችሁ አማርኛ የእናታችሁ ያባታችሁ አማርኛ ነው እኔ አራተኛ ቋንቋይ ነው አማርኛ እንደዚህ አርገስ ገልጸው እናንተ በበለጠ መግለጽ አለባችሁ ነው ምለው እሺ ይህችን አያ በዚህ ተጨረሳለች እስቲ ድድገማት ወመሰሉ الذين ينفقون اموالهم ابتغاء مرضات الله وتثبيتا من انفسهم كمثل جنه بربوه اصابها وابل فاتت اكلها ضعفين فان لم يصبها وابل فطل طل مالت كفى مالت نو والله بما تعملون بصير بلو بزيها التقلال مالت نو اشي كذا قطلو يمت ان الله سبحانه وتعالى كذا قطلو يالو ايا من الال سبحان الله العظيم ليلا مساري دمو يمت يعني يمت على الله سبحانه وتعالى ايود احدكم ان تكون له جنة من نخيل واعناب تجري من تحتها الانهار له فيها من كل الثمرات واصابه الكبر وله ذريه ضعفاء فاصابها اعصار فيه نار فاحترقت كذلك يبين الله لكم الايات لعلكم تتفكرون يدمو لي لا مثال بتام يدنق مثالنا يمطاو من يلال يقول عند سو يلال سبحان الله تملكتو كريغا انغدي ما رايكم من يمسلاچوال الى الله سبحانه وتعالى عند سو عند يرشا بوتا الله ازي يرشا بوتا نفس يمتفلقو نجر بمولو ازالي من اللي نخيل انجدي لمن الله نخيل تكس مسلاچو نخيل بتام عربوش يميودوت ينبرو تلك اتكلتنو من دنو سو تمر نو يتمر زاف تمر بتام نو يميودوت اهونم اني اموت الله كتمر تمر እንደኔ የሚወደው በዚህ ዓለም የለም ብልም ወላ አልዋሽም የበየቀኑ ተምር ካጠገብ አይርቅም እነቴ ነው ስራ በሄድም እዚ በሄድም ለበቃ ተምር ልክ እንደንጀራ ነው ሞበላው እኔ እና ተምር አንድ ሁለተኛ ዒነብ ተቀሰ አላህ تعالى ዒነብ ማለት ዘቢብ ማለት ነው ወይን ዒነብ በአማርኛ ምን ይባላል ዒነብ ወይን ይባላል ወይን በትግርኛ ነው ዘቢብ ዘቢብ ባለ አይደለም ማሻአላህ ኡስታዝ እሽ ዘቢብ ነው የሚባለው እሺ አልሙሂም ዒነብ አትክልት ፍሩት ማንጋ ብርቱካን ያኒ ኮክቴል ምናም በየአይነቱ ፍራፍሬ ያላት ከዛ በኋላ ደግሞ ገብስና ጤፍና ማሸላ እንደዚህ ባቄላ ምናምን ያላት በአለም ያሉ አትክልት በሙሉ ያላት የርሻ ቦታ አለው አንድ ሰው ተግባባን እሺ ይህች መሬት በደም ባብቀላለች ባለቤቷ አንድ ሽማግሌ ሰው ነው ያረጀ ሰው ነው ይህ አትክልት ሲገባ ያኒ አጭዶ ሲያስገባው ግማሹ ለሱ ሽጦ ገንዘብ ያስገባል ግማሹ ደግሞ يعني يقلببታል ማለት ነው ይበላል ይጣጣል ከዛ የተቀረው ደሞ ለእርሻው እንደገና ይዘራል ማለት ነው على كل حال ሰውየው የ90 አመት ሰው ነው የ80 አመት ሰው ነው አረጀ ሸመገለ ምንም አይነት የሚረዳው ሰው የለም ይላል ከዛ ቀጥሎ ሌላ ችግር ደግሞ አለው። ማርጀትና ትልቅ መሆን አይደለም ችግሩ፣ ሌላ ችግር አለው ሰውየው። ምንድነው? የወለዳቸው ልጆች በሙሉ ህፃኖች ናቸው። ያኒ አንዶች አብዛኞቹ ከ15 አመት በፊት ናቸው ያሉ። ከዛ ቀጥሎ ትላልቅ የሆኑ ደግሞ በጣም ضعيፍ ናቸው፣ በበሽታ የተሰቃዩ ናቸው። ለምሳሌ እንደዚህ ነው የሚለው አላህ Subhanahu Wa Ta'ala። እና ልጆቹ ምንም የማይረቡና ሊረዱት የማይችሉ እሱ ሰውየው አንድ ነገር ከሆነ በቃ ቤቱን የሚያነሳው የለም ሰውየው ነው። ጠይብ ሰውየው አረጀ፣ ያረጀ ሰው ነው፣ ሽማግሌ ነው። እንዴት እንትን እርሻው እና ምንድነው አላህ የሚለው ምሳሌ የሚሰጠው ይህ እርሻ ቦታ በጣም ሰው የሚያደንቀው እርሻ ነው፣ ሁሉ አይነት ያለው ነው። ባለቤቱ ግን አንድ ሰው ነው፣ ያረጀ ሰው ነው፣ ሽማግሌ ናቸው። እና አለዚህ እርሻ ሌላ ገቢ የላቸውም ይላል። ተማም طيب አሁን ልጆቹ ደግሞ ምንም ነገር ለማድረግ አይችሉም፣ በሙሉ ህፃኖች ናቸው። እስከዚህ ተግባባን? አላህ ምንድነው የሚፈልገው ከዚህ አያ? ከዛ ምን አለ? ይህችን የእርሻ ቦታ አላህ ስብሓን ወተዓላ ንፋስና ጎርፍ ለቀቀባትና ንፋሱ እሳት ያዘለ እሳት ነው፣ ጎርፉ በጣም በጣም ኃይለኛ ጎርፉ ነውና ያቺ የእርሻ ቦታ በእሳት ተቃጥላ አሸዋ ቀረች፣ አመድ ሆነች። አሁን ሰውየው ምን ይሆናል? ልጠይቃችሁ፣ አላህ እየጠየቀ ነው። ሰውየው ሽማግሌ ነው፣ ወጥቶ ገብቶ ሊሰራ አይችልም። ህፃኖቹ የሚረዳቸው ሰው የለም። ራሳቸው እንደገና ያኔ እርሻው ቦታ እንደገና ቆፍረው ዘርተው አይችሉም። ቤተሰቡ ምን ይሆናል? እስቲ መልሱልኝ። በእንትኑ ይህ እኮ ነው አያው እኮ ይህ እኮ ነው የሚለው እና ሰውዬ ገባን ብሎኝ ነበር። ሩሙ ሞልተዋል በራ ብሎ አስወጥቶኝ ነበር አሁን። እሺ እና ምንድን ነው እናንተ ተመልከቱ እስቲ ይህን እርሻ ያለው ሰውና ተጅሪ ሚን ታህት ያልአንሃር ያኺ ነቢይ አላህ ስብሐ ወተዓላ ውበቷን እየገለጸ እኮ ነው። እና ቀዝቃዛ ውሃ፣ ጥሩ ውሃ ደግሞ የሚጠጣ ውሃ ደግሞ በስሩ እየሄደ ነው ይላል አላህ ስብሐ ወተዓላ። ጠይብ የቁል ፊሃ ሚን ኩል ሰመራት አላሁ አክበር ሚን ኩል ሰመራት በጭንቅላጤ የሚመጣው ነገር ፍሩታ ነው፣ አትክልት ነው፣ ቬጂቴብል ነው። ያኒ የእርሻ በሙሉ ያሟላች የእርሻ ቦታ ነች ይላል። ጠይብ ወአሳበሁ ልኪበር ባለቤትዋ ሽማግሌው ሰው እርጅና መጣበት ይላል። ቃል በቃል ነው የምተረጉመው። ሰውየው እርጅናና ሽምግልና መጣበትና ብትር እየያዘ ነው የሚወጣው፣ ተደግፎ ነው የሚወጣው። ማንም ሰው የሚረዳው ሰው የለም ይላል። ወለሁ ዙርየቱን ደሞ ልጆች አሉት። ላኪን የሚያሳዝነው ለሁ ዙርየቱን ዱዓፋ ደካሞች ናቸው፣ እሱ የወለዳቸው ህፃኖች ናቸው። ያው ትላልቅ የሚባሉ ደሞ ሙምኪን ሃንዲካፕ ናቸው ወይም ደሞ በቃ ደካሞች ናቸው። አላህ እንደዚህ አድርጎ ነው ምሳሌ የሚሰጠው። ጠይብ ፈአሳበሃ ኢዕሳሩን ፊህ ናር እንደዚህ ያለች ይቺ እርሻ ንፋስ እሳት የያዘ ንፋስ መጣና እርግፍ አድርጎ ወደ አፈር ቀየራት፣ አቃጠላት ይላል። ፈአሳበሃ ኢዕሳሩ ፊህ ናር ፈህተረቀት እህተረቀት ነደደች፣ ያን ተቃጠለች። ጠይብ ከዛሊከ ዩበይኑ ላሁ ለኩም ልአያት ለዓለኩም ተተፈከሩን። መልእክቱ ምንድን ነው? ያ ሰውየው ደግሞ ብዙ ሰደቃ ሰጥተዋል፣ ብዙ ዘካት አውጥተዋል፣ ብዙ ያኒ መድረሳ ከፍተዋል፣ ብዙ መስጂድ ሰርተዋል። ሱብሃንአላህ አልዓዚም። ብዙ ሐጅ አድርገዋል፣ ብዙ ዑምራ አድርገዋል። ላኪን ይሁሉ ያደረገው እንትን አንዳንዱ ለሌላህ አይደለም ለዩልኝ ስሙልኝ ነው። አንዳንዱ ደግሞ የሰጣቸው ሰዎች እያዋረዳቸው ነው። አንዳንዱ ደግሞ ያኒ ሱብሃንአላህ ገንዘቡ ራሱ ቆሻሻ ገንዘብ ነበር። አንዳንዱ ደግሞ ያኒ ሰደቃ ሲሰጥ ያኔ በዛ እንትን ብሎ ደግሞ እኔ አይደለሁም የሰጠሁ እኔ ነኝ አክብሩኝ ምናምን የሚለው ነው። ይህ ልክ እንደ እሳት ነው አሉ። ያደረገው ጠቅላላ ሰደቃ የሰጠው ልክ እንደዚህ የእርሻ ቦታ ተቃጥላ ወደ አሸዋ እንደቀረችው የሱ ደግሞ ይመላይን አልመላይን ገንዘብ ለሰደቃ የሰጠው ልክ እንደ እርሻው ተቃጥሎ ባዶ ይቀራል ማለት ነው። ገብታችኋል ያኸዋ? والله እንደዚህ መሰለ አያ ሼክ የሚገልጽ ሼክ ካላገኛችሁ መቶ ጊዜ ብታነቡት አይገባችሁም። ስለዚህ አላህ የፈለገው ምሳሌ እንግዲህ በጣም ቆንጆ ምሳሌ ነው። እናንተ ሰዎች ሰደቃ ስትሰጡ መጀመሪያ ለአላህ በሉት፣ ሁለተኛ ደግሞ ይሉኝ ስሙልኝ አስወግዱት፣ ሶስተኛ ደግሞ የሰጣችሁ ሰው አታሰቃዩት። እንደዚህ መሳሰለ ከሆነ ጥሩ ነው፣ ካልሆነ ግን እንደዚህ እርሻ የእናንተ ሰደቃ የተቃጥሎ ነው የሚቀረው ኢላ አላህ ሱብሃነሁ ወተዓላ። ባጭሩ የዚህ እንትን የዚህ አያ ባጭሩ ይህ ነው መልሱ አይደለም። እሺ አሁን እስቲ ስለነዛ ሶስት ነገሮች እንናገር። አላህ ደጋግሞ ከባለፈው ሰኞ ጀምረን ማክሰኞ፣ ዛሬም ሰኞ ነው፣ ነገም ሊናገር ነው። አራት ቀን አከታትሎ የተናገረው አላህ ሱብሃነሁ ወተዓላ ስለ እነዚህ ሶስት ናቸው። አርያኡ ወልመኑ ወልአዛ። አርያኡ ወልመኑ ወልአዛ ምንድን ናቸው? አርያ ይውልኝ ስሙልኝ፣ አልመን ያኒ ሰጥተህ ሰጥቼ ማለት እንደዚህ፣ ወልአዛ ሰውን ማሰቃየት ማለት ነው። እስቲ እነዚህ እስቲ እንያቸው፣ አምስት ደቂቃ እስቲ ያኒ ነካ ነካ እናደርጋቸው። አርያ ሪያ ምን ማለት ነው? ቃል يقول سبحانه وتعالى فمن كان يرجو لقاء ربه في سورة الكهف فمن كان يرجو لقاء ربه يعني أنتني أنت يمتسطسو عبادة يمتارقسو يعني صدقاء يمتسطو أنتني نجي الله زندك أمه كالله قاتل قناني مهنك كوكيلال يمنتك له فليعمل عملا صالحا ولا يشرك بعبادة ربه أحدا انجدي من دهم كفر الله مهنك كوك የሰው ማመጎስ ምንም አይነት የሚጠቅምህ የማይጠቅምህ መሆኑ ካወቅ የምትሰራው ስራ ሌላ ሸርክ አታስገባለት። እናቴ እንድታመጉሰኝ፣ አባቴ ደስ እንዲለው፣ ሼኼ ደስ እንዲለው፣ ያኒ የኔ ማናጀር ደስ እንዲለው፣ ህዝቡ እንዲያመጉሰኝ ብለህ አታረግ ይላል አላህ ሱብሃነሁ ወተዓላ። طيب ከዛ ቀጥሎ يقول احد السلف واحد من الصحابه من الى تقلاچو يساق እንደነህድ ማለት ነው። والله سبحان الله شوفوا يا اخواننا يسون نغغر بطام دسيلال يقول من ان ابيث نائما طول الليل ليلتم بمولل طبي يدق تنيچي عند ركع سالسجد لا صلاه الليل ولا صلاه التهجد سالسجد تنيچي بادر دسيلنيال عليه خير لي من ان اقوم واصبح معجبا ليلتم بمولو قران سقرا تهجد سجد قيامل سجد قويچي ጥዋት በቃ ሰውነተን ግትርትርትርትር ብላ አንቺ እኮ ነው የሰገድሽው እኮ እንዴ እንዳንቺ እኮ የለም ትላታለህ ነፍስ። ዛሬ እኮ 30 ረካዓ እኮ ነው የሰገድሽው እንደዚህ የሰገደ እኮ የለም ብለህ ራስህን ማመጎስ ወይም ደግሞ ዕጁብ ራስህን ምንድነው መወደስና መመጻደቅ ለራስህ መጻደቅ የሚሰማህ ከሆነ باتسجد الشلال الى سويو انغدي. طيب ويقول اخر ليلى دمو من هلال ان اكتسب بمزمار وخمر خير لي من اكتسب بعباده الله متت شچه غنزب باغبا باسغبا يدم مسنقو يمتاهو يمتاهو يزفنكو سونيا ياشكركركو بني زفن يما متاو غنزب يشالنيال عليه በዲን ከመመጣው አለ። በዲን ምን ማለት ነው? በዲን ያኒ አንተ የምትሰራው ለአላህ ብለህ ሳይሆን ለደሞዝ ለዩልኝ ለስሙልኝ ያኒ ወንበር ለማግኘት ቦታ ለማግኘት ብለህ የዲ በዲን በዚህ ከመትነግድ ወላሂ እኔ እንትን በመሰንቆ ነግጄ ባመጣው ገንዘብ ይሻለኛል። ለምን በመሰንቆ የሚያመጣው ገንዘብ حرام ነው። حرام دمو يعني الله سبحانه وتعالى توبة كالك استغفر الله كالك يدمس لها. لكن بدين أرقى ستنا قد قن بتعام كبات شركنا إلى سويو. طيب وقال دمو من قاله اسمعوا يا علماء. نعم علماء من قالوا الرياء قالوا يولين سمون لنا نفسنا العجب. عجب عجب من دنو بامرنا استصافوا لن العجب الإعجاب بالنفس بامرنا من مالتنا استصافوا لن الاعجاب بالنفس مدنك او براسن مدنك يعني راسن تدنك الله اندزي يادركو كونين منام تلاله انزي هنا تالو علماءو حي الحالقه هي الحالقة. الحالقة مالت بمسارقة صغره عندما تلاجعو النزي هلت دمور يأنا عجب لك أجروننا من دهننا يا الله وديتا لك بملاج أرقا لك أرقا نمتلك أو إلى العلماء. وقالوا المرائي المرائي قالوا ليولين سمولين بلو يميسك دي يميسهم الناس دك أميسات قالوا بزاقزي لو دعا أن تقبل عبادته التي رأى بها ولو دعا ودعا ودعا دعاء الغريق لا يقبل الله سبحانه وتعالى منه. نا أن نجر سرتو ليولين سمولين عجب أن نجر سرتو لا الله دعا بها درقالي الله ببحر يميسات موسو يميادرقو دعا بيادرقم أي كأبل اللثم يقبع شوال نقرو لمسال أندسو ببحر بمركب أرقوي هيدالو أدلم ثلاثة سووش ما أبالي متأنا يعني مركبون قلبتو سووشو يسات مالو بنتنو يسات أم يميادرقو دعا من أين الدعا نو يجنكت دعا دلم يقبع شوال أبابالي ببحرو يسات أمسو يغرقي يوقبا يميادرقو دعا كلب أدلم سمتون يسمى له أدلهم نا كلبنا أدلهم يزع عينه دعاء بيادرقم يولين سمولين إن عجب يلوسو الله يقبل الله ثماله سبحان الله العظيم. طيب والرياء يا أخوة رياء دمو يولين سمولين سوست عينه نوال العلماء شو أشدها وأولها الرياء في العقيدة بعقيدتين رياء كلن يه كسلم الناس وطال انديت لمثالي عبد الله بن أبي بن سلول ينبرو منافق ينبرو كسوغا سوست متو أمسا منافقوش نبرو كنبياتشن غا صلى الله عليه وسلم إيسجدو إيسومو جهاد في سبيل الله إيتواقو بطرنتي يقبو صدقاء إيستو لباتشو قن سلمنان يتقلو نبر يسلمنان تقلات نبرو بلباتشو يه من يبالال نفاق يبالال يه نفاق كرياء بلاينو يكسل من الناس والطحل. هل تنيالو الرياء في العبادات أنت متدرقو عبادات عند الصلاة عند الزكاة عند الصيام دمو يولن سمولن كاس قبهلو وهذه تنقسم إلى اثنين يه رياء دمو بهلة كفلان لو رياء قبل العبادة يعني لمسال أنت لمسجد ودمسكي تهدان لها أدلم أهن إبيته لمسجد تفلق نبر لكن يعني يا كامبانيو مدير ويم اغرغجيو ويم دومو غوربيتي متكرو غوربيتي سلايه ودا مسجد تهداله اهون صلاتو لا الله نو يغباچو لا بابالي صلاتو بمسرته لا الله نو متسجدو لكن بمسجد يمهدبت مكنيات يانتن على قان ديايه نو ويم اباته اندي دسست نو يه نغر من يبالال كعباداو بفيت يميغباو يلين سمولين تقلالا يدركو عبادة ملتش أرقو أطبو يفرسوال مالتنو كني قال لاتشو وهناك رياء في العبادة بعبادة كقبه بها لا يمتدرقو رياء دمو عالي انديت لمسالي أنت مسجد هيدنا الله أكبر تلاله الحمد لله رب العالمين وللضالين آمين بالهال أرلم قل أعوذ برب الفلق من شر ما خلق الله أكبر عند ركعة الرسالة أدلم ولتن يا ركعة قل أعوذ برب الناس لمقرأ نبر يحسبكو أهن قن يانت مدير متى يانت ألك أمتى يانت أبات متى يانت شيخ متى يمتى كبرونا يمتفروا سو متى في ثلاب بك أسل من تلال بهلة يا ركعة بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب كقول عزوة ألف لام من منا أسدو لا عندي مديركم متاهون بل بنو متلو يمن يبلل يه يعني رياء بوسط عبادانا وبوسط عبادة من العلماء شو تملكتون قدي عندنا وركعة بتقروا امنتنا لا الله بله كل عزو أرجه إنه يسجد كات. يه الله سيقبلات ولتني ركع عن ألف لام ميم يالكو يه لما نو يه لما ديرونا لشيخ سلهونه الله ملتش أرجوه ولتني ركع يقبل لهم. جن انتنو صلاة فرسوال أن لم وأن ونجر كوي صلاة مفرسنا على مفرس هذا لم الله تقبله تال التقبله منو إن من العلماء شو بوسط عبادة مدرجة ورياء ከዛ ሪያእ ካደረክበት ጀምሮ ወዲያው ያለው በሙሉ ይፈርሳል። ሪያእ ካደረክበት በፊት ያለው ደግሞ አላህ ይቀበለዋል። ይህ የነገ ሁለተኛ ጥያቄያችን ነው። ኮት ያደረኩ ነው ወንድሜ ወንድሞቼ። ይህ ነገር ሪያእ የሚለው ሁለት አይነት ነው። እትኒን ቅስም የነገ ጥያቄ ነውና በደንብ ያዙት ኢንሻአላህ። እሺ፣ ከዛ ቀጥሎ ምን አሉ? ሶስተኛ ሪያእ አለ። ሶስተኛው ሪያእ ምን አሉ? نعم يقول ومن اعجب ودليل على الرسول ومن اعجب حكمه اعرابي عند قطرتنيا نو من قالوا قالوا يقول صلى اعرابي فخفف صلاته عند اعرابي نو قطرتنيا صلاه سجدنا كذا بحالا يعني قزقز يالت اطر يالتش خفيف يونهو صلاته يسجدوا فقام اليه علي ابن ابي طالب كان قال لاچو عند يغطر سو متانا بمسجد كذا صلاته تنش خفيف ارغو سجدات معناته نو علي ابن ابي طالب متانا من قالو بذا بتر نبرو سيدنا علي بذا بتر ارغو راسو متاو كذا بحالا من قالو لمن متاهني امير المؤمنين قالو فقال هذه نعم صلاه نو يهاون يسجدكو اعيدها قالو عليكو نو በበትር መጥቶ ይህ ሰላት የሰገድካት ይህች ሰላት ነች ይሁን እባክህ ጥሩ አድርገህ ስገዳት ብሎ በበትር መጣው ማለት ነው። አዕራቢው ተነሳና ሁለት ረክዓው እንደገና ጥሩ አድርጎ ሰገደው ማለት ነው። ከሰገደ በኋላ ሰይድና ዓሊ ምን አለው? አሃዚህ ኸይሩን አም አልኡላ? ተመልከቱ እንግዲህ የሪያእ ጉዳይ፣ የመጀመሪያው ሰላት ትሻላለች ወይስ አሁን ቆንጆ ሰላት የሰገድካት ትሻላለች አለው። መልሱ ምንድነው? እኛ የምንጠብቀው ቆንጅቷ ነው የምትሻለው። አዕራቢው ግን ላ አለ። ዓሊ አለው የመጀመሪያ ሰላት ትሻላለች አለው። ለምን አለው? ቃል ሊአነ አልኡላ ሊላህ ወሃዚሂ ሊዱራ፣ የመጀመሪያ ሰገድኳት ለአላህ ነች አለ፣ ይህ ግን ለብትር ነው የሰገድኩት አለ። ይህም ሶስተኛ ጥያቄው ነው ለነገ ኢንሻአላህ። ለነገ ሶስተኛ ጥያቄ ነው ከበድ ስላለ ማለት ነው። ይገባቸዋል አባባሌ። አንድ ገጠርተኛ መጣና በመስጊድ ያኒ ኸፊፍ ሰላት ሰገደ። ኸፊፍ ማለት ያኒ ፍርስ ሰላት አይደለም፣ ላኪን ሩኩዑ ስጁዱ ምናምን እንደዚህ ቶሎ ጨረሳት ማለት ነው። ከዛ በኋላ ዓሊ ምን አለው? ይህ ሰላት ሰላት አይደለም ብሎ በበትር መጥቶ ጥሩ ሰላት ስገድ አለው። እሺ ብሎ አመጣና ቀስ ብሎ ረጋ ብሎ ሁለት ረክዓ ሰገደ። ዓሊ ምን አለው? ይህች ትሻላለች ወይስ በፊት የሰገድካል አለው። አዕራቢ ምን አለው? እንግዲህ ዓሊ ሌላ ሊጠብቅ ነበር። አዕራቢው ግን አለ የመጀመሪያ የሰገድኳት ትሻላለች፣ ምክንያቱም እሷ ለአላህ ነበረች አለ። አሁን የሰገድኳት ግን ለብትሩ ነው አለ። በብትር ስትመታኝ አንተን ለማስደሰት ነው የሰገድኳት አለ። የውላችሁ ሪያእ እኽላስ ወደ ውስጥ ገብቶ ምን እንደሚሰራ ልታውቁት ነው። طيب ከዛ በኋላ يقول مثال ذلك لو صلى انسان وزكى وصام وعمل عملا لكنه اصلا لا يؤمن بالله ولا بالدين نعم هذا هالك مخلد في النار كنج الرسول الله بلو ما يدرغو سو نفاق يالو سو يه جهنم غبطو ايوطام الثاني اكثر اعماله يريد وجه الناس وهذا داخل في قوله صلى الله عليه وسلم ደሞ አንዳንዶቹ ለማሉ ሲሰሩ ሰው እንዲያላቸውና እንዲመጎሱ የሚሰሩ አሉ። ይህ ደሞ የባሰ ነው አሉ። እንዴት? يقول النبي صلى الله عليه وسلم ثلاثه تسعر بهم النار ሶስት ሰዎች አሉ አሉ ነቢያችን ጀሃነም መጀመሪያ ስት ያኒ መጀመሪያ የሚገቡባት እነዚህ ሶስት ናቸው አሉ ነቢያችን። ከፊርዖን በፊት እኮ ነው፣ ከአቡ ጀህል በፊት መጀመሪያ የምትቀቀለውና እሳቱ የምትጀምረው በእነዚህ ሶስት ናቸው። ከነሱ አንዱ ምን አለ? አንድ ሰው አላህ ሱብሃነ ወተዓላ ብዙ ዒልሚ ሰጠውና ዒልሙ ለህዝቡ የሚያስተምረው ዓለም እንዲባል፣ በጣም አዋቂ ነው እንዲባል፣ ሼኽና ሼኽናችን እየተባለ መንገድ እንዲሰፋለት የሚባል፣ ገንዘብ እንዲሰጠው፣ ወንበር እንዲያገኝ፣ በጣም እኮ ይህ እኮ ፈትዋ እኮ የሚሰጡ ሸኽ ገለ እኮ በጣም በጣም ትልቅ ሸኽ እኮ ናቸው እንዲባሉ፣ ይህን ሁሉ ከሆነ በመጀመሪያ ደረጃ የውመል ቂያማ ሲሄዱ ምንዳቸው የሚጠይቁ እነዚህ ሶስት ሰዎች ናሉ። አንዱ ዕልም የሰጠው ነው። አንዱ ደግሞ ብዙ ገንዘብ ሰጥቶ ለዩልኝ ስሙልኝ ሰደቃ የሚሰጥ ነው። ናም አንዱ ደግሞ በጂሃድ ፊሰቢልላህ በጦርነት ሄዶ ሰው ጀግና እንዲለው ተገድሎ የሞተ ነው። ምን አሉ ነቢያችን? መጀመሪያ ምንዳችን ስጠን የሚሉ ሰዎች በአርደል ማህሸር እነዚህ ናቸው። ምን ይላቸዋል አላህ ሱብሃነሁ ወተዓላ? ወሬ እኔማ አላቃችሁም፣ እናንተ ለሱ ብላችሁ የሰገዳችሁና የተዋጋችሁ ከሱ ሰዱት ብሎ ለሽርክነቱ ይጠለዋል አላህ ሱብሃነሁ ወተዓላ ይላሉ። ስለዚህ በጣም ከባድ ወንጀል ነው ሪያ እና በሰውነትህ መደነቅ በጣም እና قال ابليس يقول قال ابليس اذا امسكت الانسان فتنتين فلا ابالي شيطان كونو عند سو عليه بهولت بوتا كاغنيهوت اني قد يلنيم كذا بحال عليه مندناچو انزي هولت بوتا يقول اذا استكثر عمله سراو طرو سرا يسراچو كل غزي استاوساچوال ረ እኔ 3 ጊዜ እኮ ሐጅ አርግ ያለሁ ዑምራ ደግሞ 7 ጊዜ እኮ ነው ያደረኩ እና አንድ ጊዜ ደግሞ ያኒ አንድ ቼክ ላንድ መስጊድ 20 ሺህ ብር ሰጠው። ዝም ብሎ ያስታውሳል ቁጭ ብሎ ለአላህ ያደረገው ጥሩ ስራ እሱን ያስታውሳል አለ። طيب ሁለተኛ ወየንሳ ዙኑበሁ ያደረጋቸው ወንጀሎች በሙሉ ይረሳቸዋል፣ ያደረጋቸው ጥሩ ስራዎች ደግሞ ያስታውሰዋል። እነዚህ ሁለት ሶስተኛ ደግሞ اذا دخل عليه العجب በሰውነቱ ሰውነቱን ማመጎስና ማስደነቅ ካየሁት ደግሞ እነዚህ ሶስቱ ሾዎች ኮ ጀርባዬ ነው ሰጣቸው ምንም ነገር አልመጣም ምክንያቱም خلاص ጠፍተዋል ለጠፋ ሰው ምን ያርግልኛል ብሎ الله ሸይጣን በጣም የሚደሰተው በዚህ ሶስት ሰዎች ነው ይላል። ومن العجيب يا اخوه بنفسك العجيب من العجب بنفسك هذا الذي خطب خطبه بنفس متماماننا يراسن تشلوتا ما مغوسالو عند كان ينغركواچو تز يميلاچ كونه عند سو متانا بمسجد خطبه ادرغه انديت يمسله خطبه ادرغنا سوچو ابو رسموت بقى يقالاتو اقنبابر نو يقوانقاو تشلتا نو የአያው የቁርአኑ ማምጣት ነው የሐዲሱ ቃላት ማምጣት ነው እና ብዙ ሰዎች በቃ መስጊዱ ዝምብያ እንትን ይሰማል ዝም አንዱና ይሰሙታል ሁሉም አደነቁትና ከጨረሰ በኋላ አንዱ መጣና ዱዓ አደረገለት فقال له الله يزيدك له اللهم شعر እንደዚህ መጨረሻ ምላለው كثر الله امثالك له እንዳንተ አላህ ያብዛልን አለው ሰውየው ምን አለ መሰላችሁ اوه لقد سالت ربك شططا يما يتشلو لا لقيته يما يتشلو نغير طيقكالو اندني لمفطر ايتشلم عند غزينه تفطركو اندني هولتنيا ليفطر ايتشلم الله سبحانه وتعالى لقد سالت ربك ما يستطيعه يما يتشلو نغير ان يانتن رب طيقكالو من معناتنو اندني ايفطرم كاحون بحالا اني بتشانني እኔ ከፈጠረ በኋላ አላህ ደክመዋል ከኔ በኋላ ለመፍጠር አይችልም ብሎ የትዕቢት ቃላት ሰነዘረ ይባላል። نعم ولذلك يقول سبحانه وتعالى يا ايها الذين امنوا لا تبطلوا صدقاتكم بالمن والاذى كالذي ينفق ماله رياء الناس ليولاشو ሶስቱም ቃላት እዚህ ተጠቀሱ። يا ايها الذين امنوا لا تبطلوا صدقاتكم بالمن and والاذى هلت كالذي ينفق ماله رياء الناس رؤيانا ماسقايتنا اذيا ما درغنا انينني معنات انذي ثلاثه بتام اسات يقاتلالو عليه ان رسول الله صلى الله عليه وسلم قال ان اخوف ما اخاف عليكم الشرك الاصغر باكاش يني امه تنشو الشرك يميبال الله كسونا ميفرالله جوالو نبياتشن قال وما الشرك الأصغر يا رسول الله قال الرياء رياء يلين سمولين يقول الله عز وجل لهم يوم القيامة إذا جزي الناس بأعمالهم يقول سبحانه وتعالى اذهبوا إلى الذي كنتم تراؤون في الدنيا يعني كنيقا الشركات شو سواج الزهدات شو من دات شو نسولو إلى الله سبحانه وتعالى. هناك لطيفة يا أخوة አንዲት የምታስቅ ነገር ነው ከአንድ መጽሐፍ ያነበብኳት። ምን አሉ? ኢማም አንድ ሰው የሆነው መذهبው ኢማም አቡ ሐኒፋ ነው። ይገባቸዋል? مذهب مذهب أبو حنيفة نو سويو أهن ودا عندك أجر هيدنا إن الزا سويش مذهبات شو حنبلي نو إشي إشي في مذهب أبو حنيفة إمامه ولا الضالين كالي في مذهب أبو حنيفة ولا الضالين كالي إمامه كأسبل النو آمين من لو كأسبل أي سمام في الحنابلة بحنابلة جن إمامه ولا الضالين كالي من دونه متلو آمين متلو نداوم بنبياتشن جزية صلى الله عليه وسلم دزيه بالنبر حتى قال النبي صلى الله عليه وسلم ما حسدتكم اليهود إلا في سنتين بهولت نقرنو يعني يهودش بحسد النامي عيواتشو عندو آمين ستلو مسجدو يقلاب بتال يهودش يفرالو هولتن يادومو السلام عليكم السلام عليكم يسفراتشو عليه نقر انا اي حنفي سوي هونو مذهب حنفي هونو ودا حنبلي هونو كتما هيدنا إمام هنا إمامنا مثل نبرو إمام هنا سجدوا على شو الناس أسجده إمام هنا سجده أو نسمي أقوم عند النور ولا ضال ينسيل كسبلو بلباشو آمين ليلونا ومفلقو تمام أهون سويو ولا ضالين علينا بمسجدو بمولو آمين عليه سويو تدسته تسألو يني ولا ضالين كنا عجباتشو بلو من عليه وكمان ولا الضالين لاچو امين ادو ثلاثنيا كمان ولا الضالين لاچو امين التدسته بقى مرغننا انت جنا ولا الضالين لاچو زوالا مسجدو باميننا بولا الضالين بجا تتكوس انت مسجدو نعم ان دسيلو اندزي بسلات دمو اندزي مهون يلبت ميلان طيب ومن لطائف الرياء عندهم ميسك نجر أن المرائي سبحان الله يدوم بتأميدن كالو عند سو ييولين سمولين بشتا كالو بشتا كونو تاكالاش بشتا اندهوني عند سو اللي بكا منين يوم سراسي سرا سو انديال انديالتنا دي سمولت انديا مقوسو تفلقال بزي عينة سو النتو يتكررات بزي عينة رو انا من الالو يولا شنقلي بتعم كبات تمرتنوي نجر بيولين سمولين بهوتو بمولو يميادرغو عبادة يميادرغو درغيت الله ان سو اندي سمالت ان اندي ايلت يمي ود سوالو كموت بحالام يسميت اللوالو سبحان الله العظيم انديت لتبلسو شلالاتشو عند سو هل قزي لرياء بلو يميادرغ سو كموت بحالاك ابرك قبام ينسميت اللو الالو من يمثلاتشو علي استماعي كوسدونا نقروني يمتاقوت كوني لمثالي النبل ما نمسو لتكسكي افيتي يالو يعني لمثالي اكرام اكرام يمتودو من دنو ما نين يوم سراب الزيها الدنيا سدكا ستسد سو اندياي لا تفلقالك مسكي ستسرى بايفا بغازيت او تتا بتلفزيون تناقران ومتاوت او مكتاتهم سو اكرام اكرام اكرام ما شاء الله انديلاتنا متفلقو عرلم اشي لا كستوالا اقوتوالا ناتوالا باتوالا مو ارناتا ستسد دمو لبتشاتشو اتسدعشوهم لبتشاتشو كستد دمو تنقرا لج لاباتي كون لزي ستاوت لناتي كون لزي ستاوت اكستي كون لزي نيش منام بلا ليولي سمولين بدموا وسط بيولي سمولين يتقنبا كوني كموتش بوهالا بك ابرهونا دمو يهن سميت اللاتي لالو يهن سميت كموتك بوهالا ندتي متال لماذا يتشلال يا أخوة؟ استي نو يس بلون نو يس استبلو لماذا يتشلال؟ يس يالاتشون قد يتطيق اللاتشو انديت ما يكسدنا تناغر ما يكسدنا او يالكنا ما يكسدنا تناغر يس يس هبزاتشون جي لمن؟ عند سوك موتبو هلا اوكي نور جنة استي ما يكفري እኔ ለመሞከር ነው ምክንያቱም የሰራነው ስራ አላህ ሱብሃነ ወተዓላ ስለሚያሳየን ማለት ነው ያ ስሜት ውስጥ ከዛም ድረስ አይለቀንም ማለት ነው ያንን ስሜት ይስማናል ማለት ነው نعم ይስማል ይስማል يا اخوة يعني ይስማል እሺ نور جنات ياكيو الغباشم انيم ملو لمثالي انشي نور جنة بانشي مثالي لستد አንቺ በህይወትሽ የነበረን በርሽበት ጊዜ መጥፎ ስሜት ነበረሽ? ምንድነው ሪያ ይሉኝ ስሙልኝ? ይሄን አይነት ሰውነትሽ በዚህ የታነጸ ነገር ነው ያደረ የፈለግሽው ነገር ያደረግሽው ለአላህ ብለሽ አይደለም። እና ይሉኝ ስሙልኝ በቃ እንድትመጎስ ነበር የምትሰሪው። እና ይሄ ነገር ሽርክ ነው፣ መጥፎ ነው። ስትሞቺ ቀብር ከገባሽ በኋላ ደግሞ ይሄን አይነት ስሜት አለሽ፣ የመጥፎ ስሜት አለሽ። እና ይህን ነገር ለማድረግ ትፈልጊያለሽ በቀብር? እንዴት ይመጣል ይህ ነገር? እሺ ሳትመልሱ እኔ ልመልስላችሁ። ምን አሉ ዑለማዎቹ? በዚህ በሪያ እና በሱምዓ በምናምን የታነጸ ሰው ከሞተ በኋላ አሉ። አቡ አነስ ትሞክራለህ? እስቲ ሞክር። እሺ አይሞክርም። እሺ ሞክር። እንግዲህ ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልሞክር እንግዲህ ኡስታዝ፣ እኔ እንደሚመስለኝ ኢንሻአላህ ሰውየው በሪያ የታነጸ ከሆነ በደሙ ባጥንቱ የገባበት ከሆነ በሚሰራው ነገር ሁሉ ሰው እንዲሰማለት ይወዳል። አሁን ሲሞትም ይሄ ነገር ተከትሎት ይሄዳል። ምን ያደርጋል? ለምሳሌ እንደዚህ ያሉ ሰዎች ጥሩ ስራዎችን በቀብራቸው ላይ እንዲጻፍላቸው፣ በቀብራቸው ላይ እንደ ህንጻው ላይ ምን ምን እንደሰሩ፣ ትላልቅ ህንጻ ለምስኪኖች እንደሰሩ፣ ወቅፍ እንዳደረጉ፣ መስጂድ እንዳሰሩ ሁሉ ዲዋን ተደርጎ ይጻፍ እንዲጻፍላቸው አዘው ይሞታሉ፣ ጥሩ ጥሩ ስራ እንደሰሩ። ያ እንግዲህ ተቀምጦ ቀብራቸው ጋር እስከሚሞት ድረስ ያ ጽሁፍ ያ የሚተዋወቀው ነገር ሪያ ሆኖ ይቀራል ይመስለኛል። ወላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ነዓም አቡ አነስ፣ ወላሂ እኔ ያላሰብኩት መልስ ነው የመለሰው። እኔ የሰማሁት ከዑለማዎቹ ሌላ ነው፣ ይህ ደግሞ ከሱ የማያንስ መልስ ነው። ገብቷቸዋል ምን እንዳለ አቡ አነስ? ያኔ አንድ ሰው በዩልኝ ስሙልኝ በቃ ያደገ ሰውና በዛ የሞተ ሰው የህይወት ታሪኩን ተጽፎ እንደዚህ ነበር እኮ ቸር እኮ ነበር መስጊድ እኮ አሰራ ተሐፊዝ ቁርአን እኮ አሰራ ተብሎ አንድ ደብተር ተለይቶ አንድ መጽሐፍ እንዲጻፍለት በቃ በጣም ይህን ነገር ደግሞ ለዘላለም ትውልድ ለትውልድ እንዲያነበውና ይህ የሚወድ ነው። ትክክል ነው ይህ መልስ። ላኪን ዑለማዎቹ ደግሞ የጨመሩበት ምንድን ነው? ሱብሃንአላህ፣ ያስቃል ነገሩ። ከሞተ በኋላ ምን ይመኛል አሉ። በእኔ ቀብር ስነ ስርዓት ስንት ሰው መጣ? ሺህ፣ 2000፣ 100000፣ 200000፣ 1,000,000 ሊያውቅ ይፈልጋል አሉ። ምክንያቱም ከሞተ በኋላ ስንት ሰው ነው የሚወዱትና ስንት ሰው ነው የሚያመጉሱት፣ የቀብር ስነ ስርዓቱ ስንት ሺህ ነበር ለማወቅ ቢችል ኖሮ ለማወቅ ይጓጓል አሉ። ምክንያቱም ሰውነቱ በሙሉ ለሰው ብለው ነው የሚሰራ አሉ። ሱብሃንአላህ። ነዑዙ ቢላህ ሚን ሀዛ። ወንድማችን አቡ አነስ መጀመሪያ ሻለቃ የወሰደው ማን ነው? አቡ አነስ ነው ወይስ ሌላ ነው? ወላሂ አሁን እሱ ከሆነ ከዚህ ጨምረው የዳሩ ቢላል መጅልሳችን የሺ አለቃ በል ወረቴ ነው የወታደር መሪ ነው የምናደርገው። እኔ አጀበኝ ወላሂ መልሱ፣ በጣም በጣም ደስ አለኝ ወላሂ። እሺ ኢዘን ነቁል የመጨረሻው ንግግራችን እንሻአላህ وجعل الله سبحانه وتعالى لقبول اعمال العباده شرطين መጨረሻ ንግግራችን ነው ይህ። የተቀረው ነገ ተፍሲር ስላለን እንቀጥላለን ኢንሻአላህ። እና አላህ ስብሓነ ወተዓላ ይህን ካወቀ በኋላ ጀና ለመግባት ያደረጋቸው ሁለት ትላልቅ ሸርጦች ናቸው። እነዚህ ሁለት ምሰሶዎች አንዱ ከቀረ ጀና አትገባም፣ ቀጣ ወደ ጀሀነም ነው የምትሄደው። ያኒ እድሜህ 90 ዓመት በዚህ ዓለም ኑረህ 90 ዓመት ያኒ ሰላት ብትሰግድ 90 ዓመት ዘካት ብትሰጥ 90 ዓመት ሲያም ብታደርግ 75 ዓመት ያኒ እንትን ሐጅ ብታደርግ የፈለገውን ነገር ጥሩ ጥሩ ስራ ብትሰራ ከነዚህ ሁለት ሸርጦች ካጎደልክ ሰፈርህ ጀሀነም ነው ይላል አላህ ሱብሓነሁ ወተዓላ። አንዱ ኢኽላስ ነው አሉ። አላሁ አክበር፣ ቁሉ አላሁ አክበር። መጀመሪያ ምሰሰው ኢኽላስ ነው። ኢማንና ኢኽላስ ምን ማለት ነው? የምታደርጋቸው በሙሉ ከመርፌ ጀምሮ እስከ ተራራ ጠቅላላ ዒባዳዎች ምንም አይነት ጤፍ የምታህል ሽርክነት ሳይገባቸው ለአላህ ብለህ ካደረክ ይህ ኢማንና ኢኽላስ ይባላል። መጀመሪያ ምሰሶ ይህ ነው። ሁለተኛ ምሰሶ ኢትባዕ ይባላል። ኢትባዕ አንተ ጥሩ ሰው ነህ፣ ኢማን አለህ፣ ኢኽላስ አለህ፣ ለሊት ሰግዳለህ፣ ማታት ያኒ ቀን ትጾማለህ፣ ብዙ ሰደቃ ትሰጣለህ፣ ላኪን የምታደርጋቸው በሙሉ ከሱና ውጪ ከሆኑ አላህ ነቢያችን ያልደነገጉት ነቢያችን ያላዘዙት ከኪስህ ያወጣህ ነበረ አባቶቻችን ይያልክ እና ባህላችንና ቀልዳችን እንትን እየተከተልክ ከሆነ انت في النار لان يقول سبحانه وتعالى ان الذين امنوا وعملوا الصالحات ان الذين امنوا وعملوا الصالحات ان الذين امنوا بتشا ود جنة تاسكبام مندنو متاسكبا عملوا الصالحات يعني ايش يعني طرو سرا يسرو طرو سرا دمو يا نبياتين فلك كالتكتلك طرو سرا يلم يغباچوال طرو سرا ملكام سرا የሰራ ጀና ይገባል። ጠይ መልካም ስራ ጥሩ ስራ ለመባል የሚያበቃው የነቢያችን ሱና ተከትለህ ስትሄድ ብቻ ናቸው። ኢዘን الايمان بالله مع الاخلاص አንድ ነው። اتباع النبي صلى الله عليه وسلم ሁለተኛ ነው። ስለዚህ አላህ እነዚህ ሁለት እንዲረዝቀንና እንዲሰጠን والله ከልብ ለኔና ለናንተ ለጀሚع المسلمين ነው ዱዓ ማረገው። መጀመሪያ ግን ለነፍሴ ነው። እነቴ ነው ዝም ብለ የማይሆን ነገር አንናገር። እኔ አሁን ሁሉ ሰው ጀሀነም ሊገባ አንተ ጀነት ትገባ ቢሉኝ አው ነው ምላቸው። አው ሁሉ ሰው ጀሀነም ይግባ እኔ ብቻ ጀና ግባ እንጂ ላ ለሰዎች ብዬ ነው ሙመተው። እኔ ሰዎቹ በጀና ይግቡ እኔ ግን ለነሱ ስል መስዋዕትነት ጀሀነም ገባለሁ የሚል ሰው አልተፈጠረም እስካሁን ድረስ። መጀመሪያ ዱዓ ለኔ፣ ከዛ ቀጥሎ ለአባቴ ለእናቴ ለልጆቼ ለሚስቴ፣ ከዛ ቀጥሎ ለሰዎች። ይሄ ነው እንግዲህ እውነቱ ለመናገር ከተፈለገ። إذن درساتشن بزي تناكا قالوا عندما تشينا أهوتوشي بسمانو يمن سرا يدرق نا چماري قال لي زالي درسو يلم درسو اي درسو اندي دو بسمان كدي قلنا كزينو عندما تشين درسو قال لي